سمالو جماعة يا جماعة سمالو خير كاني تاتي او ساتو تايك نو ما يكوني لك اكتشو كاني تاتي او كشنو او كشنو اشي خير سمالو جماعة سمالو سمالو اشي مرحبا. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد، فالسورة التي ندرسها اليوم بإذن الله هي سورة الذاريات وهي مكية. ዛሬ በአላህ ፈቃድ የምንማረው ሱራ ሱረቱ ዛሪያት ይሆናል። ሱረቱ ዛሪያት ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ከመሰደዳቸው በፊት ከተወረዱት ምዕራፎች መካከል አንዷ ነች። አዛሪያት አዛሪያት ማለት በታኞች ማለት ነው። አላህ የሚምለው በነፋስ ኃይሎች ነው። ወዛሪያቲ ዘርወን መበተንን በታኞች በሆኑት የነፋስ ኃይሎች እምላለሁ ይላል ጀለው አላ። መርሐባን ስቲመትን የሚያነብልን ሰይፍ አለ። ሰይፍ አኺ ሰይፍ አለ አንተ መውጁዱን ተስማዑኒ ሰይፍ አለ አንተ መውጁዱን መስጂድ ወጀሊ ገባ። እሺ ከገባ ሐቁ ያንተ ነው። አብሽር አብሽር። እሺ ኸይር ማይክ ፍሪ ኸይር እስከ 19ኛው አያት ድረስ በመጀመሪያው ዙር አንብበልን እስከ መርሐባ እስከ 19ኛው አያት ከሱረቱ ዛሪያት አንብበልን። ጀዛከላህ ኸይር ማይክ ፍሪ። السلام عليكم ورحمة الله وبركاته. يسمال يا جماعة. اوكي جزاكم الله الخير. قناو اني قبوت قدي تنفاش قطرن يوافو فلن يا جماعة. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. والذاريات ذروا فالحاملات وقرا فالجاريات يسرا فالمقسمات أمرا إنما توعدون لصادق وإن الدين لواقع والسماء ذات الحبك إنكم لفي قول مختلف يؤفك عنه من أفك قتل الخراصون الذين هم في غمرة ساهون يسألون أيان يوم الدين يوم هم على النار يفتنون ذوقوا فتنتكم هذا الذي كنتم به تستعجلون إن المتقين في جنات وعيون آخذين ما آتاهم ربهم إنهم كانوا قبل ذلك محسنين كانوا قليلا من الليل ما يهجعون وبالأسحار هم يستغفرون وفي أموالهم حق للسائل والمحروم. جزاكم الله خير أستاذ، فليتفضل مشكورا ومأجورا. مايك فري. خيرا. بسم الله الرحمن الرحيم. سمى الله يا جماعة، سمى الله، سمى الله. خير الشيء. مرحبا أخي الفاضل مسجد وجلي. ياو روطو اندمت أصوي تنفاش اندات روصو عدد لم يكرهو ما شاء الله. زي ترو تنفاش الله مالتنا. جزاك الله، حفظك الله، نفع الله بك الإسلام والمسلمين. مرحبا. سورة الزاريات. الزاريات مالت بتانيوج مالتنا، بتانيوج نني ينفاس هاي لوجناتشو. الزاريات بلو الله يتراجو. خيرا. والزاريات ذروان. والذاريات ذرآنو، ذرآنو يا مسارة تاويك قالو ذرآنو. ذال رانا ألف إنا ألف إنا همزة مانو واو إلا ووت قالو لك ألف واو إنا يا إلا ووت قالو يتاك قالو. لمسالي قال بيبل فيوتشر تنسو يقولو نميلو جن ذهب بيبل يذهبو نميلو ذهب يذهبو يا يذهبو قال يقالو عدنا منهنو يقولو نو هذي قال لا يالشو عليف وده واو تقرب عليش إيه واو وده عليف عليف وده واو عليف وده يا تكسار يسيرو سل مالتهم يقلبت على النا ذارياتي أصله مالتنا ذارياتنا والذارياتي ذروان مبتن مالتنا بتن مادرك والذارياتي ذروان مبتن بتانيوش بهونوت ينفاس هاي لوش مالالو عبواراني بتنالو يزرفريني بتنالو نفاس مانو دامناني بتنالو والذاريات الذروان. قتلو فالحاملات وقرا على فالحاملات تشكام يوجبهو نتلا حاملة تشكمنو حاملات تشكام يوجبهو نت وقرا نلا وقر مانت ثقلنو كبادي هنا نجر نو وقرا نبالو اهون تشكام يوجو نفاس وجناتشو ويقر مال الدقمو زناب الزل دام منار لمن القرآن يفسر بعضه بعضه قرآن كفلون كفلو يعبر الرغال فزي فنفاس حيل دام منار وجن دميهدو بزو يقرآن آياتو يعبر الرغال إن فالحاملات ويقرا يتبالد حاملات نفاس وجناتشو تشكمو سلمي أقواقزو ويقر يتبالو الدومو كبادوش يتبالو نني زناب عزل تقر دامنا وجناتشو زناب عزل دامنا ويقر بالا نا يمتا ويقر ميلو كباد ثقل سلزي በዝናብ የከበዱ ዳመናዎች ሌላ ቦታ ላይ ሙዕሲራት ይላል። ሙዕሲራት ማለት ከመሐከላቸው እየጨመቁ የዝናብ ጠብታን የሚያወርዱ ማለት ነው። ወተረል ወድቀ يخرج من خلاله ከዚህ ከዳመና የዝናብ ጠብታ ከመሐሉ ሲወጣ ታያለህ ተመለከታለህ ይላል። ማንኚ ወክረ የተባሉት ዝናብ አዘል ዳመናዎች ናቸው። ሐሚላት የተባሉት ደግሞ እነኚህ ዳመናዎች ከቦታ ወደ ቦታ የሚያጓጉዙ የሚያጓጉዙ ንፋሶች ናቸው። ኢና ነሱቁ ልማአ ኢለል አርድ ልጁሩዝ ይላል አላህ በሱረቱ ሰጅዳ። እኛ ውሃን ወደ ደረቅ ምድር እናጓጉዛለን እንነዳለን ይላል። በምን መልኩ? በሁለት መልኩ። አንደኛው በመሬት፣ ሌላኛው ደግሞ በሰማይ። በሰማይ በዳመና፣ በመሬት ደግሞ ይሄ ሌቭሊንጉ እስሎፑ የአላህ ስራ ነው። አገር አቋርጠው የሚሄዱ ወንዞች በሰው ልኬት ሊሰሩ አይችሉም። ውሃ ወደ ታች እንጂ ወደ ላይ አይፈስም። በጣም በሚገርም ልዩነት ማለት ነው። አላህ ለምሳሌ ከኢትዮጵያ የሚነሳውን አባይ ኢትዮጵያን አቋርጦ ወጥቶ ሱዳንን ሙሉ በሙሉ አቋርጦ ግብጽን አቋርጦ ሜዲትራኒያን ባህር ይቀላቀላል። ግን እዚህ አንድ መንገድ እንኳን ለመስራት የውሃውን ፍሳሽ ማለት ነው ሌቭሊንጉን መጠበቅ አቅቷቸው 5 ዓመት 8 ዓመት ኢንጂነሪንግ ተማርን የሚሉ ማለት ነው የለም። ትንሽ እንኳን ከተጓዘ በኋላ ይበላሻል። ስለዚህ በመንገድ ስራ ላይ በተለይ ዝናብ በሚበዛበት ቦታ የፍሳሽ ማስወገጃ ስርዓቱ በጣም የተበላሸ ነው። ፈሱብሃንአላህ። ስለዚህ ወሊላሂ አልመሰሉ አልአዕላ፣ አላህ እንደፈለገ ያደርገዋል። የሰው ልጅ ደካማ ነው። ፈልሐሚላት ይቅራ ፈልጃሪያት ይስረን አለ። ጃሪያት ማለት ተጓዦች ማለት ነው። ጀራ ማለት ሄደ ነው። ፈልጃሪያት ተጓዦች በሆኑት ዩስረን ይላል፣ ገር በሆነ መንገድ። እነኚህ ጃሪያት ብሎ አላህ የጠራቸው መርከቦች ናቸው። ተንሻላዮች መርከቦች ተንሻለሉ ነው የሚባለው። ለምን? ኮሮኮንች አይደለም። it is not corrugated rod ከፍ ዝቅ የለውም፣ ማዕበል ነው። አላህ ያሰክነዋል። ዚህ ፈልጃሪያት ዩስረን ገር በሆነ መንገድ ማለት ነው። ዩስር ማለት ገር ነው። ገር በሆነ መንገድ ተንሻላዮች በሆኑት መርከቦችም እምላለሁ። ፈልሙቀሲማቲ አምራ ቀሰመ ማለት ከፋፈለ ማለት ነው። ቀሰመ ለምሳሌ የኤሌክትሪክ ዲቫይደር ሙቀሲም ነው የሚባለው። ሙቀሲሙ ልካህሩባ ን ቀሰመ ዩቀሲሙ ተቅሲመን ቀሰመ ከፋፈለ ነው። ፈልሙቀሲማቲ አምራን ነገሮችን ከፋፋዮች በሆኑት እምላለሁ። እነኚህ የመላእክቶች የመላእክት ኃይሎች ናቸው። አላህ ይሄናህን ለነገሪ ይሄናህን እዚህ ቦታ ላሉ ሰዎች ይድረስ ባለው መንገድ የአላህን ሪስክ ያከፋፍላሉ። እና እነኚህ የመላእክት ኃይሎች ናቸው። ፈልሙቀሲማቲ አምራ አሁን ወዛሪያት የዘርዋ አንድ መሐላ፣ ፈልሐሚላት ይቅራ ሁለት፣ ፈልጃሪያት ይስራ ሶስት፣ ፈልሙቀሲማት አምራ አራት። ጀዋበል ቀሰሙ ኢነማ ቱዓዱና ለሷዲቅ አይተናል ከዚህ በፊት። ኢነማ ቱዓዱና ለሷዲቅ እነሆ ኢነማ ቱዓዱን የምትቀጠሩት ነገር ማለት ነው። ለሷዲቅ እውነት ነው፣ ውሸት አይደለም። ከሞት ትነሳላችሁ፣ አላህ ፊት ትቀርባላችሁ፣ ትገመገማላችሁ፣ ደሞዝ ትወስዳላችሁ። ሐቅ ነው። ወኢነ ዲነ አለ። አዲን ማለት ሒሳብ ነው። ወኢነ ዲነ ሒሳብም ግምገማም ለዋቂዕ የሚከሰት ነገር ነው፣ የሚሆን ነገር ነው። ዋቂዑን ማለት ተከሳች ነው። ሌላ መሐላ ወሰማ ኢዛቲል ሑቡክ አለ። ወሰማ ይሁንብኝ አለ። ዛት ማለት ባለቤት ማለት ነው። ባለፈው አይተናል። ዛት ልሑቡክ አልሑቡክ አጥሩቅ በሰማይ ያሉ መንገዶች ናቸው። ሰማይ ራሱን የቻለ ዓለም ነው። የመንገዶች ባልተቤት በሆነችው ሰማይ እምላለሁ። በጣም ትላልቅ ግዙፍ የሆኑ ነገሮች የሚጓዙበት የራሳቸው መሽከርከሪያ መንገድ አለ። ከዛ አይወጡም አይቀርቡም ወይ አይርቁም። እዚህ በተወሰነላቸው ርቀት ይሽከረከራሉ ሁሉ። እና ይቺ ሰማይ የመንገዶች ባለቤት ነች እና የመንገዶች ባለቤት በሆነችው ሰማይ እምላለሁ። መልሱ ኢነኩም እነሆ እናንተ በነቢ ስ ላ ሰለም ዙሪያ ያሉትን ሙሽሪኮች ወይንም መሰሎቻቸውን ነው አላህ እያናገረ ያለው። ለፊ ቀውሊን ሙክተሊፊን በሚናጋ ባልተስማማ ቃል ውስጥ ናቸው። በመቀስቀስ ዙሪያ፣ በቁርአን ዙሪያ፣ በነቢ ስ ላ ሰለም ዙሪያ በመቀስቀስ ዙሪያ ከተበጣጠስን በኋላ ስጋችን በስብሶ አጥንታችን ፈራርሶ ተመልሰን እንቀሰቀሳለን ሕያው እንሆናለን? አይሆንም። ሊሆን ይችላል። ሌላኛው ሙሐመድ ምንድነው? ገጣሚ አይደለም። ድግምተኛ አይደለም። ጠንቋይ አይደለም። እብድ አይደለም። ጅን ያለበት ምን ሀከዛ። በቁርአን ዙሪያ ኢነኩም ለፊ ቀውል ሙክተሊፍ አለ። ተስማምታችሁ አንድ አይነት አቋም መቻዛችሁና እናንተ በሚናጋ ሙክተሊፍ ማለት የሚናጋ የማይስማማ የሚጣረስ ማለት ነው። የሚጣረስ እርስ በርሱ የሚጣረስ በሆነ ቃል ውስጥ ናችሁ። ዩኡፈኩ ከቀጥተኛው ቃል ከቁርአን ከቀጥተኛው መንገድ ዩኡፈኩ ይዘነበላል። ይሄ መብኒይ ሊልመጅሁል ይሉታል። ዩኡፈኩ ይዘነበላል። አንሁ ከርሱ መን ኡፊከ የተዘነበለ ወይ እንዲዘነበል የተደረገ ልቡ ሲጠም አላህ ይጨምርለታል ማለት ነው። ቅንነትን ሲያጣ እና ሰው ውሸትን ደጋግሞ ሲሰማ እውነት እንዲመስለው ይደረጋል። ደጋግሞ ውሸትን ሲናገር ማለት ነው ይደግምና አሃ ይሄ ነገር እውነት ሳይሆን አይቀርም ይላል። ውሸት መሆኑን እርግጠኛ ሆኖ አቡ ጀህል እና ኡበይ ኢብኑ ኸለፍ አንድ ላይ ተቀምጠው ያወራሉ። አቡ ጀህል ምን ይላል ለኡበይ ኢብኑ ኸለፍ? ኑ ሙሐመድ ይላል። ወደ እስላም መጣራት ከጀመሩ በኋላ ነው ነብዩ ሰለላሁ ዐለይሂ ወሰለም ሙሐመድ በወጣትነቱ ሌሎች ይዋሻሉ ተብሎ በሚገመትበት ወይ በሚጠበቅበት እድሜ አልዋሸ። መጀመሪያ ይሄንን ሳይል በፊት ምን ነበር የምንለው? አልአሚን ታማኙ። ታዲያ ይሄ ሁሉ ጊዜ አሳልፎ አሁን በአርባ አመቱ ይዋሻል ማለት አይጠበቅም። እውነቱን ነው መሐመድ የሚለው ሁሉ እውነት ነው ይላል አቡ ጀሃል። ከዛ ኡበይ ኢብኑ ኸለፍ እና እውነት ከሆነ ለምን አንተ አትከተለው ሚለውን ለምን አትከተልም ሲባል አይ አለ እኔማ አቡል ሐከም የመካው መስፍን መኮንን ማለት የአብዱል ሙጠሊብን የቲም ተከተለ ብለው ሰዎች ያበሽቁኛል። እኔማ እሱን ልከተል አይገባኝም ማለት ኩራት ውጥር ሲያደርግ እንዲህ ነው። ግን ሰዎች ሲከተሏቸው ነብዩ ሰለላሁ ዐለይሂ ወሰለም በተዋቸው ሙሐመድ ሊዋሽ አይችልም ብለው ግን አሁንም ደግሞ እሳቸውን ይዋጋሉ። እንደውም ቀንደኛ ጠላት ፊርዓውን ይህን ኡማ እስከተባለ ድረስ የደረሰ ነው። ወልአያዙ ቢላህ። ለዚህ ነው ዩኡፈኩ አንሁ ከዚህ ቀጥተኛ መንገድ እንዲዘነበል ይደረጋል። መን ኡፊከ የተዘነበለ ቁቲለ። በአረብኛ ቋንቋ ቁቲለ አንደኛው ግልጽ የሆነው ተገደለ ማለት ነው። ብዙ ቦታ ላይ ቁቲለ ቁርአን ላይ ተረገመ ማለት ነው። ቢመሳበቲል መቅቱል ሆነ ተረገመ። የተረገመና ከአላህ ዝነት እንዲርቅ የተደረገ ምኑን ህይወት አለው ይባላል። ቁቲለ አልኸራሱን እነኛ ዋሾች፣ በግምት ተናጋሪዎች ተረገሙ። ያለ እውቀት እንዲህ ነው ብለው ተናጋሪዎች الذين إننا هم نرسو في غمرة مالك غمرة مالك غمرة شفنا مالك يلبن إيمان يشفنا كهدت غمرة يبال عقل خمر خمر مالك عقل كشفنج الصوم سكارو غمرة يبال سو انداي ميقار دونجر غمرة يبال الذين هم في غمرة لن ينرسو بقردوش وست ساهون زنغو تيهونو تيلا بزنغاتي وست يعلو النرسو ترقمو يسألون يتأيك علو أيان يوم الدين أيان مجنو يوم الدين يقمقمو إلا تنان تندم التلود مجنو بلو يتأيك علو لما شوف لما السالك ميت أيكوت إياكي استفهامون إنكاريينو يوهنال تلالاتشو مش يوهنال سكين قرونا مش ندمي هون إيه مسالك عنو وشاتنو متلوت إيارنو الناسوكو ميت أيكوت على الله يومهم يعنن إلتنو النرسو على النار بأسات لي يفتنون يمفتنوبت أي يعذبون يمكتوبت إلى تنوميت أي قط بزائلت يبالالو ذوقو كمسو فتنتكم أي عذابكم كتعتاتشهن كمسو هذا الذي يهنوكو كنتم به تستعجلون إن أنت تتشاكلو تنبراتشو تنكر يتال من نوال متى زغي يسا يالاتشو تتشاكلو بات ينبراتشو تن نو يبالال يه يكهاديوش درشا يكهاديوش جزا هونو سال كزيه بتك عراني دقمو إن المتقين اتقى متابك عن هاد الرقم هادتو تنكو قونا تتنكك إن المتقين أننا تنكو قوشو في جنات باتكلت سفراو تشوستناتشو وعيون بمنشو تشوستناتشو بمفلقو منشو تشوست اللهم جعلنا منهم اللهم جعلنا منهم آخذين ياجو تشسيهون أخذ يعزنو آخذين ياجو تشسيهونو ما آتاهم ربهم ما آتاهم آتا تلانتن دايينو ستا معلاتنو ما آتاهم ربهم جيتاتشو يساتاتشو ننجر ياجو تتأبايو تشسيهونو إنهم كانوا النرسو نبرو قبل ذلك كذب فيت مالت الله فيت قومو إهن المندع قبل عجوب فيت محسنين أصام ماريو تشنبر محسن أحسن كملو عربي نياك علي توصدنو أحسن أصام مارا يحسنو يصام مارا إحسانا ما صام مارا اسم فاعل محسن إنهم كانوا قبل ذلك كذب فيت محسنين أصاماريو تشنبرو بدنياك ويتاتشو كانوا نبرو كمال كامسراو تشاتشو محاكل كفيلو اللي نقرن كانوا نبرو قليلا من الليل كلاليت ما يهجعون يمتنيوت نقر وينما زائدان اتشلالو قليلا من الليل ما يهجعون كلاليت يمتنيوت نقر تكيت نبر العل وينم كلاليت تكيت كزين نبر ميتنيوت يتقروز إن ربك يعلم أنك تقوم أدنى من ثلثي الليل ونصفه وثلثه وطائفة من الذين معك إن ربك أنه جيته يعلم يوكل أنك تقوم أدنى من ثلثي الليل كلاليتو عند سوستانيا معنو هلا سوستانيا يانسان للاك زيدمو قماشو الليل للاك زيدمو የሌሊቱን አንድ ሶስተኛ የመጨረሻውን ማለት ነው። ሌሊት የሚባለው ብዙ ጊዜ ያው ፀሐይ ከጠለቀ በኋላ ያለው ጊዜ ነው። ከ12 ሰዓት እስከ 4 ሰዓት የመጀመሪያው ክፍል ነው። ከ4 ሰዓት እስከ 8 ሰዓት ሁለተኛው ክፍል ነው። ከ8 ሰዓት እስከ 12 ሰዓት አሁን እኔ 12 ሰዓት ቀን 12 ሰዓት ሌሊት በሆነበት ምድር ወገብ አካባቢ ባለው ጊዜ ነው የምናገረው። ሌላ ደግሞ ማለት ነው ቀን የሚረዝምበት ሌሊት የሚረዝምበት አለ፣ እንደየ ሁኔታው እንደየአገሩ። ለማንኛውም ከሌሊት ትንሽ ነው የሚተኙት፣ ብዙውን ጊዜ በዒባዳ ነው የሚያሳልፉት ይላል። አላህ ከነሱ ያደርገን። በተለይ ያው እድሜያችን ማለት ነው አይደለም፣ ሁለት ሶስተኛማ ግማሽ አይደለም፣ ዳሩል ኢማን ሱሉሰይ ሱሉሰይ ኸይር መርሐባ ካኑ ቀሊላ ሚነ ሌይሊ ማ ያህጀዑን ወቢል አስሓሪ ይላል። ወቢል አስሓሪ በሱሑር ሰዓት ሱሑር የሚባለው ሱሑር የሚባለው ከሱቢ በፊት ያለው ጊዜ ነው። ሱሑር የሚባለው ከሱቢ በፊት ያለው ጊዜ ነው። ስለዚህ እኽወተ ሊማን በተቻለን መጠን ትንሽ ከሱቢ በፊት ብድግ ብለን የተወሰኑ ረካዓዎችንና ዊትርን ለማቀበል እንሞክር። አላህ ይወፍቀንና ማለት ነው። አላህ በዛ ጊዜ ማን ነው እስቲ የሚለምነኝ የምሰጠው ይላል። እና ተነስተን አረብኛ ባንችልስ በፈለግነው ቋንቋ አላህን ብንጠይቀው። እንደውም ከፊል ዑለማ በሩኩዑም በሱጁድም ሱብሓነ ረቢየል አዕላ ሱብሓነ ረቢየል ዓዚምን ካበቃ በኋላ በፈለገው ቋንቋ መጠየቅ ይችላል እስከ ማለት ደርሰዋል። አረብኛም ብንማር እንደው በቀጥታ ነብዩ እንዳሉት ሒስነል ሙስሊም ኪታቧን ገዝተን ሒስኑል ሙስሊም ብዙ ሰው ያውቃታል በዛ ብንል ያ የበለጠ ተመራጭ ነው። ምንም ጥያቄ የለው እና አላህ ይቅጠመን። ወቢል አስሓሪ ሁም በዛ ወቅት እነርሱ በሱሑር ወቅት ማለት ነው የስተግፍሩን አላህን ምህረት ይጠይቃሉ። ወፊ አምዋሊህም በገንዘቦቻቸው ውስጥ ደግሞ ሐቁን ሐቅ አለ አለ በገንዘቦቻቸው ውስጥ ደግሞ ሐቁን ሐቅ አለ ድርሻ አለ ይሰጣሉ ማለት ነው። በገንዘቦቻቸው በንብረቶቻቸው ውስጥ ድርሻ ሐቅ some portion of their property ይሄን ነው ወፊ አምዋልህም የሚለው ሐቁን ሐቅ አለ። ለማ ሊሳኢሊ ሳኢል ማለት ቸግሮኛል ብሎ በቀጥታም ይጠይቃል። መስጂድ ውስጥ ቆሞ ወይንም በተለያየ መንገድ ገንዘብ አለው ብሎ የሚያስበውን ሰው ይጠይቃል። ይሄ ሳኢል ይባላል ሲቸግረው። ሳኢልና ወል መህሩም አለ። መህሩም ማለት በሁለት ተፈስሯል። አንደኛ ገንዘብ የሌለው ነው፣ ግን በላጭ የሆነው ደግሞ መጠየቅ አፍሮ ችግሩን ይዞ በቃ ለሞት የቀረበ ማለት ነው። አንዳንድ ሰው ምን ብዬ ነው የምጠይቀው በቃ የፈለግኩት ልሁን ብሎ የፈለገ አንደበቱን አውጥቶ ቸግሮኛል ለማለት ቸግሮኛል ለማለት እንትን ይላል ይከብደዋል። ስለዚህ ጭርምት ብሎ ይኖራል። እኔ በበኩሌ ማለት ነው እኔ በበኩሌ እንደው አላህ እንደው ካገራልኝ ነገር እንዲያሉ ሰዎችን ለመርዳት እድሉ ኖሮኝ ብረዳ እጅግ የምደሰተው በዚህ ነው። እኔን እርዳኝ ብሎ ከጠየቀ ሌላውንም እርዳኝ ብሎ ለመጠየቅ ወደ ኋላ አይልም፣ ጠያቂ ከሆነ ማለት ነው። ግን በቃ ችግሩን ሸፍኖ ደብቆ ችግር የሚያጨራምተው ሰው ይሄ በጣም ያሳዝናል። አላህ በቁርአን ላይ የጠቀሳቸው ማለት ነው ያሐሰብሁም አልጃሂሉ አግንያ አሚነት ተዓፉፍ ስለነሱ ማንነት የማያውቅ ሰው ካለመጠየቃቸው የተነሳ ከጥብቅነታቸው የተነሳ ሀብታሞች አድርጎ ያስባቸዋል። ላ የስአሉነ ናስ ኢልሓፋ፣ ሰዎችን ችክ ብለው አይጠይቁም ይላል። ይሄ ደግሞ አለ በሙስሊም ኮሚዩኒቲ ውስጥ ይሄ አለ። ፈሱብሓነላህ። እና እዚህ ቦታ ላይ ያው ሁለት ነገሮችን ላስታውሳችሁና እንዳትረሱ ማለት ነው። እንዳትረሱ ሁለት ነገሮችን ላስታውሳችሁ። ወዩእሲሩነ ዐላ አንፉሲሂም ይላል አላህ፣ ከነፍሶቻቸው ሌሎችን ያስቀድማሉ ማለት ነው። ወዩእሲሩነ ዐላ አንፉሲሂም፣ ከነፍሶቻቸው ሌሎችን ያስቀድማሉ ማለት ነው። ላ የስአሉነ ናሰ ኢልሓፈን ማለት ደግሞ ሰዎችን ችክ ብለው አይጠይቁም ማለት ነው። እና አንደኛው ይመጣና ይጠይቀዋል፣ ይጨቀጭቀዋል፣ ይጠይቀዋል፣ ይጨቀጭቀዋል። ከዛን አልሰጥህም አለው። ምንም አልሰጥህም ሲለው ከዛን አይነ ለዚነ ዩእሲሩነ ዐላ አንፉሲሂም ይለዋል። የት አሉ እነኛ ከነፍሶቻቸው ሌሎችን የሚያስቀድሙት አለ። መስጠት ስላልፈለገ ነው ይሄ። ከዛ ምን ብሎ መለሰለት? በበላጋ ማለት ነው። በበላጋ ኢቅቲባስ ይባላል፣ መዋስ ማለት ነው። ከዛ ጠቀስ አድርጎ መውሰድ አይነ ለዚነ ዩእሲሩነ ዐላ አንፉሲሂም፣ የት አሉ እነኛ ከነፍሶቻቸው ሌሎችን የሚያስቀድሙት ብሎ ሲለው ዘሀቡ ማአለዚነ ላ የስአሉነ ናሰ ኢልሓፋ ብሎ መለሰለት። አዎ ከነኛ ሰዎችን ችክ ብለው ከማይጠይቁት ሰዎች ጋር አብረው አልፈዋል ብሎ ገላገለው። እና አንዳንዶች በቃ እንደው መስጂድ እንደው የአላህ ቤት ነው እስኪጠብ ድረስ ማለት ነው እዛ ቁጭ ብለው የሚያዳምጡ ሰዎች ጭንቅ ጥብብ እስኪላቸው ድረስ እንዲሆኜ በዚህ ሆኜ የእንትን ብዬ ምናምን በቃ ይሄ ይደመጣል ማለት ነው። ሌሎች ደግሞ ከነሱ በላይ ችግር ጠንቶባቸው ግን ዝም ብለው የተቀመጡ አሉ። ለዚህ ነው አላህ ወፊ አምዋሊሂም ሐቁን ሊሳኢል ያልና ወልመሕሩም ይላል። ብዙ ቦታ ላይ ደግሞታል ይሄንን። ወልመሕሩም ማለት ለመጠየቅ የማይነሳሳ የሚቆጠብ ማለት ነው። መሕሩሙ ሚነል ከላም መሕሩሙ ሚነል ሱአል፣ ከመጠየቅ የተቆጠበ ማለት ነው። ግን ለሁለቱም ይሰጣሉ። ችግር ጠንቶባቸው ለመጠየቅ ለደፈሩትም መርምረው ነው። ታዲያ መርምረው ነው እንደው ተነስቶ ሙሳፊር ነኝ ላለ ሁሉ አይደለም፣ ቸግሮኛል ላለ አይደለም። አንዳንዱ በቃ መጠየቅ የሚባል ነገር ሱስ ይሆንበታል። አውዙ ብላ እና ለነኝ ሳይሆን መርምረው አጥንተው ችግረኛ መሆኑ ግልጽ ከሆነ በኋላ ለሚጠይቀውም አይተው ሁኔታውን ችግሩን ደግሞ ለማይጠይቀውም ይሰጣሉ። እነኚህ ናቸው እኔ ዘንድ ጀነት የሚሸለሙት እያለ ነው አላህ። እንግዲህ አላህ ሪዝቃችንን የሰፋ ያደርገው፣ አላህ ሪዝቃችንን የሰፋ ያደርገው። እዚህ ካለን ነገር የምንመጸውት አላህ ያደርገን። ወፊ አምዋልህም ሐቁ ሊሳኢል ወልማሕሩም ኸይራን። አሁን በሁለተኛው ዙር ደግሞ ኢንሻአላህ እስከ 30ኛው ከ19ኛው እስከ 30ኛው አያ ያለውን ታነብልናለህ። ወንድማችን መስጂድ ወጀል እንግዲህ በመስጂድ ስም ነው እየጠራ ነው ያለው። ኢንሻአላህ ከተመቸ ማለት ነው። ኸይረን እኔ ብዙ ጊዜ ማለት ነው እሙ አቡ ማለት ነው የሚቀለኝና ነው። አፍዋን ማይክ ፍሪ ኩም ወራህመቱላሂ ወበረካቱሁ ይሰማል። ጀዛኩም ላሁ ኸይረን ኡስታዝ አብሽር፣ ያው መስጂድ ብለህ ብጠራኝ ችግር የለውም። እኔ ለኡሙና ለአቡ ስላልደረስኩ ነው ኢንሻአላህ አለ ጠሪቅ ያኒ ቢኢዝኒላህ። ለጊዜ ግን በመስጂድ ብጠራኝም አይቆረቆረኝም። አብሽር በጣም ነው እንደውም የምደሰተው ማለት ነው። أعوذ بالله من الشيطان الرجيم وفي الأرض آيات للموقنين وفي أنفسكم أفلا تبصرون وفي السماء رزقكم وما توعدون فورب السماء والأرض إنه لحق مثل ما أنكم تنطقون هل أتاك حديث ضيف إبراهيم المكرمين إذ دخلوا عليه فقالوا سلاما قال سلام قوم منكرون فراغ إلى أهله فجاء بعجل سمين فقربه إليهم قال ألا تأكلون فأوجس منهم خيفة قالوا لا تخف وبشروه بغلام عليم فأقبلت امرأته في صرة فصكت وجهها وقالت عجوز عقيم قالوا كذلك قال ربك إنه هو الحكيم العليم جزاكم الله خيرا يسمعك በምድር ውስጥ አያቱን ተአምራት አሉ للموقنين يقين لميلو ለእርግጠኞች ይላል ማለት እነኚህ ነገሮች ከአላህ ናቸው ብለው يقين لميلو ይላል كما قال القائل تأمل سطور الكائنات فإنها من الملك المولى إليك رسائل ألا لو تأملت خطها وكل شيء ما خلا الله باطل ولا تأمل استيستول سطور الكائنات يزين فترة عالم يونيفرس إيان دان دون مسمرسكي إيو ترارا شنتررو ميداو ونزو منجو فهاي جرقا هلو بيتاي فإنها من الملك المولى نقوس بچنيا نقوس كهونو المولى وداج ردات كهونو كالله إليك رسائلو يا اللهن كبر لإلنا يا اللهن تباب يمي قلسوناجو على لو تأمل تخطها أواج لو تأمل تخطها يان دان دوان مسمر بتاستولينا يهني نقروها نا وكل شيء ما خل الله باطل ونوم كالله باشاقر يالو هلو نقر دقمو فراشنو تأثينو يتفلقو يان دان ناستول بطنو الله جل وعلا إن في خلق السماوات والأرض بسماياتنا بمدر فترة است واختلاف الليل والنهار بلليتنا بك أن مفرارك است لآيات لأولي الألباب لننيا يلبونا وجبال تبيت لهونت لنرسو مكاري قساج أستواش آياتنا جو ملكتوجنا جو الذين يذكرون الله ننيا اللهن مياوسو مياستاوسو لهونت قياما قومو وقعودا تكمتو وعلى جنوبهم بقنو تشاتشو من دزيو تقادمو ربنا ما خلقت هذا باطلا سبحانك فقنا عذاب النار يتاتشنوي ይህንን ዝም ብለህ ለቀልድ ለቧልት አይደለም ለቁም ነገር እንጂ አልፈጠርከውም። ጌታችን ሆይ የእሳቲቱን ቅጣት ጠብቀን ብለው ይላሉ ይላል። يذكرون الله قياما وقعودا ينم يستولوا اسكي كلير سكاي كالا وطنا ايوت استي استي بماتا ايو اسكي تطبقونا معناتنو كواكبتو يتم عالم لا يتايالو قرقاني وات كوار است 28 قنات تتايالچ قرقا عند قن وي 2 قن نو كيتا متسور كن مولو ستهون انجي سوتش هاستولوات ما نايتو ፀሐይንስ ረስተናታል ስንት አለ ማለት ነው ወደ ታች ምድሩን ብናይ ወደ ላይ ሰማዩን ብናይ ወፊል አርዲ አያቱን በምድር ውስጥ ተአምራት አሉ ይላል ምልክቶች አሉ ሊል ሙቅሚን እርግጠኛ ለሆኑ ሰዎች የቂን ለላላቸው ሰዎች ወፊ አንፉሲኩም በነፍሶቻችሁ ውስጥስ አፈላቱ ብሲሩን ያሉትን ተአምራት ነገሮች አትመለከቱም ምን ይላል ነፍሳችንን سنመለከት አጂብ የሆነ ነገር እናስተውላለን እስኪ ራሳችሁን ተመልከቱት አፍንጫ ምላስ ይሄ ቮካል ሲስተም የድምጽ ማውጫ ስርዓቱ አእምሮ አይን የደም ዑደት የምግብ ዑደት nervous system ቆሻሻ ማስወገጃ ስርዓት ይሄ ሁሉ ከውሃ ነው የተገኘው አ ከፍቶ ጠብታ ከሴቷ የዘር ፍሬ ነው የተገኘው ይባል ሆድ ውስጥ ነው ተሰርቶ የወጣው ይባል ነው ባና ይኖሩ የቂል ለማለት ቸገር ነበር ግን አጻሊ ሲወለድ እና ያለ ሲያድግም እና ያለ እኛም ተወልደን ነው የተወለድንበትን ሰዓት ማስተዋወስ ባንችል ሌሎች ሲወለዱ አይተናል ወፊ አንፉስኩም አፈላ ተብሰሩ አታዩ ማታስተውሉ ምን ሱብሃንአላህ በሚገርም ሁኔታ ነው አላህ في اي صوره ما شاء ركبك አንዳንድ ጊዜ ሰዎች ትናንሽ ነገሮችን ሲያስተውሱን ትናንሽ ነገሮች ናቸው ማለት ሩቅ አይደሉም እዚሁ ፍለፊት ያሉ ነገሮችን ሲያስተውሱን ያስገርማል ነገሩ ለምሳሌ አይን ግንባር ላይ ቢሆን ማለት ነው አሁን ስንገባ አንዳንድ ጊዜ ስንገባ ስንወጣ ከአንዳንድ ነገሮች ጋር እንጋጫለን ግንባራችን ይጫራል ምን ይላል ግን አይናችን ግንባራችን ላይ ቢሆን ኦ ሰው ሁሉ አይነ ስውር ብዙ ሰው አይነ ስውር ሆኗል ይሄን ሳይጋጭ የሚውል የለም ወይስ ሳይጋጭ አላደገ የለም ግን አይን እታች ነው ያደረገው ና አይቦል አይቦሉን ቀብሮታል አላህ ወደ ውስጥ the most important thing ሚገርሙ ይሄ አይብሊንኩ ሚርገበገበው የሆነች ነገር እንኳን ሽው ካለች ክድብ ይላል እሱ እዛ ቦታ ላይ ኃይለኛ ጠባቂ አርጎ አላህ ሰርቶታል እሚገርም ሪፍሌክስ ነው ያለው ዛካባብ አፍንጫችን ቢገለበት ቀዳዳው በጣም ሪስኪ ነው በጣም ከባድ ሪስኪ ነው አየር መግባት አለበት ግን እንዲህ ወደ ላይ ቢሆን ምን ይሆናል አዋራ ከላይ ፈሳሽ የሆነ ነገር ከዛ በኋላ በትንታ ብቻ እንሞታለን ማለት ነው በጣም ከባድ ነው እያንዳንዱ ነገር የሚገርም ነው አሁን ከሁለት ቀን በፊት አንድ ሰው ዳዕዋ ሲያደርግ ምን ሰማው ወሰላችሁ እስኪ ምላስን ተመልከታ እንግሊዘኛ ሲናገር የቆየ ምላስ አለና ብዙ ቋንቋ ተናጋሪ በሆነ አካባቢ ነው ግን እስቲ እንግሊዘኛውን ኦሮምኛ ብታረገው ሲችል ሰውዬው እዛ ሄደ ስዊች አትቀይርም ማለት ጭንቅላተ በቃ ኦሮምኛ ብናገር ከርብቶ ኦሮምኛ ይናገራል ግን አማርኛ ይናገራል ይናገራል እና አሁን እኔ ካረንትሊ ማለት ነው አራት ቋንቋ እናገራለሁ والله ነው ማለት እሺ ሁሉ ጊዜ ማለት ነው የሆነ እኔ ማቀውን ሌላው ቋንቋ ምን ናገር ሰው ሲመጣ ክርብት አርገ ሳወራው ዲክሽነሪው፣ ቮካብላሪው፣ ዋቴቨር እንዴት ነው የሚደረደረው የሚለው አጂብ ነው የሚሆንብኝ። ወላሂ ነው። ኢዘን አልኢንሳን ሰው የሚባለው ራሱ አላህ የሰራው ተአምር ነው። አላህ የሰራው ተአምር። ምላሳችን እንዴት ነው በፍጥነት እንትን የሚቀያየረው? እና ሀከዛ ወፊ አንፉሲኩም አፈላ ቱብሲሩን፣ በራሳችሁ ውስጥ አትመለከቱም አታስተውሉም ይላል። ስለዚህ እጃችሁን እዩ፣ አካላችሁን እዩ። በቃ ፈሱብሃንአላህ በሉ፣ የሆነ ነገር ማድረግ ስትችሉ ማለት ነው። ወፊ ሰማኢ ሪዝቁኩም ይላል። ወፊ ሰማኢ ሪዝቁኩም፣ በሰማይም ሪዝቃችሁ አለ ይላል። ሰማ የተባለው እዚህ ላይ ዝናብ ነው። ኩሉ ማ አላ ዩሰማ ሰማአን፣ ወደ ላይ ያለ ሁሉ ሰማይ ነው የሚባለው። በዝናብ ውስጥ ሰማይ ተብሎ ተጠርቷል። ዝናብ ዩርሲል ሰማአ አለይኩም ሚድራረን፣ ዝናብን በእናንተ ላይ ተመላላሽ ሲሆን ይልካል አላህ። ወፊ አሰማኢ ሪዝቁኩም ወማ ቱዓዱን፣ እንደዚሁም የምትቀጠሩትም በሰማይ ነው ይላል። በቅርቡ ሰማይ ከፍ ባለው ዳመና ዝናብ አለ። ወማ ቱዓዱን፣ የምትቀጠሩትም በሰማይ ነው ይላል። ይሄ ማለት ምንድን ነው? አላህ እንዲያደርግላችኋለሁ ብሎ ቃል ይገባልን ነገር እዚች ዱንያ ላይ የሚሆን አይደለም። ይቺ ምድር ትጠፋለች፣ ሰማይም ትሰባበራለች። ግን እኛ አሁን ከምንኖርበት ምድር በላይ ነው እኛ የምንቀጠረው ነገር ማለት ነው። የልጀና ፈወረቢ ሰማኢ ወልአርድ አለ። ፈወረቢ ሰማኢ ወልአርድ፣ በሰማይና በምድር ጌታ ይሁንብኝ አለ። የሰማይና የምድሩ ጌታ እሱ ነው፣ አላህ ጀለ ወዓላ በራሱ ነው የሚምለው። ኢነሁ፣ ይህ የምትቀጠሩት ነገር አላህ ፊት መቆማችሁ፣ ከሞት መነሳታችሁ ለሐቁን አለ። አሁን ኢነሁ ለሐቁን፣ ከዚህ በፊት አይተናል ጀዋቡል ቀሰም ላይ ኢነና ላ አለ ብለን። ፈወረቢ ሰማይ ወልአርድ፣ ኢነሁ እሱ ለሐቁን እውነት ነው። ሚስለማ አነኩም ተንጢቁን፣ እናንተ አሁን እንደምትናገሩት አይነት ነው ይላል። አሁን እኔ እየተናገርኩ ነው፣ አንደበቴ ቃላትን እየመሰረተ እየፈበረከ ያወጣል በአላህ ፈቃድ። አሁን ስናገር መናገር እንደምችል ምንም አልጠራጠርም። ይሄው እየተናገርኩ ነው። ስማችሁ ሲጠራ አቤት ትላላችሁ፣ ቃላትን መስረታችሁ ታወጣላችሁ። እና ወፊ አንፉሲኩም አፈላ ቱብሲሩን ይህን ብለናል አይደለም እንዴ? ሚስለማ አነኩም ተንጥቁን፣ እናንተ እንደምትናገሩት ነው። ሰውየው መናገር እንደሚችል ይጠራጠራል? የቂን ብሏል። ስለዚህ የቂን ብሏል። ልክ እንደዛው የቂን በሉ፣ አትጠራጠሩ ይላል አላህ። ከዚህ ቀጥሎ ስለ ነቢይላህ ኢብራሂም ይነግረናል አላህ። ሀል አታከ፣ መጥቶሃልን? እቺ ሀል መጠየቂያ ነች፣ ወይ ሀል ቢማዕና ቀድ ነው፣ ግን ለጥያቄ ነው የመጣችው የሚለው ይበልጣል። ምንድነው ሕክማው? ሀል አታከ ሐዲሱ ضይፍ ኢብራሂም። ሐዲስ ማለት ዜና ነው። ضይፍ ኢብራሂም፣ የኢብራሂም እንግዶች ዜና ደርሶሃል እንዴ? አልሙክረሚን፣ የተከበሩ የሆኑት የኢብራሂም እንግዶች ዜና ደረሰህን ብሎ ሲጠይቃቸው፣ በኢብራሂም ጊዜ አልነበሩም ነብዩ ሰለላሁ ዐለይሂ ወሰለም። ግን ሰው ለአንድ ንግግራችን ትኩረት እንዲሰጥ ከፈለግን በጥያቄ ብንጀምር ከጥበብ ነው። ይህን ሰምተሃል እንዴ ሲል፣ ኧረ አልሰማሁም ምን አለ ካለን፣ በቃ ለመስማት ዝግጁ ሆኗል ማለት ነው። ዝም ብለን ከማውራት መጀመሪያ ጣቢያውን ማስተካከል። ከዛን አላህ ምን አለ? ኢዝ ደኸሉ አለይህ፣ የኢብራሂም እንግዶች መላኢኮች ነበሩ። ኢዝ ደኸሉ ዓለይሂ በሱ ላይ በገቡ ጊዜ ፈቃሉ ሰላማ ኢብራሂም ቀያቸው ቁጭ ብለው ነበረ። ፈቃሉ ሰላመን ሰላም ኢብራሂም አሏቸው። ቃለ ሰላሙን በእናንተም ላይ ሰላም ይስፈን። ቀውሙን ሙንከሩን እኔም ማላቃቸው ህዝቦች አሉ። ኢብራሂም አለይሂ ሰላም ወደ እሳቸው የመጡትን መላእክቶች አያውቋቸውም፣ ግን ሰላም ላለ ሰላምን መመለስ ግድ ነው። ሰላሙን ቀውሉ ቀውሙን ሙንከሩን፣ እናንተ ሙንከር ማለት የማይታወቅ ማለት ነው። ከዚህ የተነሳ ነው ሸሪዓ እውቀት እውቅና ያልሰጠው ነገር ሙንከር ይባላል። ሸሪዓ እውቅና የሰጠው ነገር ደግሞ ማዕሩፍ ይባላል፣ አፕሩቫል ያገኘ ነገር። ቃለ ሰላሙን ቀውሙን ሙንከሩን፣ እናንተ እኔም ማላቃችሁ ህዝቦች ሰላም አልወሳቸውም። ኢብራሂም እንግዳ በማስተናገድ ኢብራሂም ይታወቃሉ። ና ሶስት ነገር ላይ መፋጠን ከሱና ነው ይባላል። አንደኛ እንግዳ ሲመጣ በንግግር ከማድረግ የሚበላ ነገር ፈጠን ብሎ ማቅረብ፣ ሚላስ የሚቀመስ። ሁለተኛ ሰው ከሞተ ፈጥኖ ወደ ቀብር መውሰድ። ማን ነው ሁለተኛ? ሶስተኛ አንዲት ልጅ ለባል ከደረሰች ብቁ ከሆነች እሷን መስጠት መዳር እና ይሄ ከሱና ነው። አሁን ኢብራሂም አለይሂ ሰላም እንግዶቻቸው ወደ እሳቸው ሲመጡ ፈራገ ኢላ አህሊሂ ወደ ቤተሰቡ ይላል አላህ አዘነበለ ማለት ወደ ጓዳ ገባ አሉና የሚበላ ነገር አሉ። ፈጃአ ቢ ይዘው መጡ ማለት ነው። እዚህ ቦታ ላይ አንድ ቃይዳ ልንገራችሁ። ተሸጋጋሪ ያልሆኑ ግሶች ላይ ባ መጨመር ተሸጋጋሪ ያደርጋቸዋል። አሁን ጃአ መጣ ነው። ጃአ ቢ ከሆነ ደግሞ አመጣ ይሆናል። ዛሃበ ሄደ ነው። ዛሃበ ቢሂ ይዞት ሄደ ይሆናል። ይሄ ነው። አስራ በሌሊት ተጓዘ ነው። ባ ከጨመርን ግን አስራ ቢአብዲሂ ባሪያውን በሌሊት እንዲጓዝ አደረገ ይሆናል። እዚህ ባ የሚለው ነገር እቺ ፊደል ኢተሸጋጋሪ ወይንም ኢንትራንሲቲቭ የሆነን ቨርብ ትራንሲቲቭ ታደርጋለች። ፈጃአ ቢ ዒጅሊን፣ ዒጅል ማለት ወይፈን ማለት ነው። ሰሚን የሰባ ማለት ነው። ና ኢብራሂም የሰባ ወይፈን ይዞ መጣ። የሰባ ወይፈን ከነሩሁ አይደለም ኢብራሂም ያመጡት። ሌላ ቦታ ላይ ቢዕጅሊን ሐኒዝ ይላል። ሐኒዝ ነው የሚለው። ቢዕጅሊን ሐኒዝ ቲኤች ነው። ሐኒዝ ዛት እንደምንለው። አሁን ሐኒዝ ማለት ምንድን ነው? ብዙ ጊዜ አረብ ሀገር ያላችሁ ልጆች ካላችሁ ዛልን በዳ ዳ ያደርጉታል። ለምሳሌ ዘሀብ ለማለት ደሀብ ይላሉ። አዘነ ለማለት አደነ ይላሉ። አደነ ልሙአዴ። እሺ አቡ አዲል ጀዛከላ። ሐኒዝ አሁን ሰዎች ሐኒድ የሚሉት ነው። ሩዝባ ሐኒድ ይባላል። ምን ማለት ነው? ተቀቅሎ የተጠበሰ ማለት ያንን ነው ይዘው የመጡት እንጂ ወይፈኑን እንዳለ አይደለም። የሰባ ወይፈን ስጋ ነው። ያን ጠብሰው አላህ ሐኒዝ እንዳለው ያንን ይዘው መጡና አቀረቡላቸው። እንግዲህ ያው ከስራ የተመለሳችሁ እንደ መስጂድ ወጀ ላይ ወጣችሁ የገባችሁ ወይ ምሳ ያልበላችሁ ወይ ራት ያልበላችሁ ካላችሁ ምራቃችሁን ዋጡ፣ ሌላ እድል የላችሁም። ወይ ብድግ ብላችሁ ፈተሽ ነገር አድርጉና እንደዛ ነው። ኸይር ሌሎቻችሁ ወይንም አሁን በቅርብ ማግኘት ያልቻላችሁ በሀሳብ ደግነቱ ለመጽናኛ መላእክቶቹ አልበሉትም እና ይህን ፈጃአ ቢዕጅልን ሰሚም ፈቀረበሁ ኢለይህም ወደ እነሱ አቀረበው። ቃለ አለ አላ ተአኩሉን አትበሉም እንዴ? ብሉ እንጂ አትበሉም እንዴ? ብሉ እንጂ ይባላል። ሌላ ቦታ ላይ ፈለማ ረአ አይዲየሁም ላ ተስሉ ኢለይህ እጃቸው ወደ ምግቡ አለመዘርጋቱን ሲያይ ኢብራሂም አለይሂ ሰላም በድንጋጤ ተሞላ። ምግቡ ያወራ ነው ምግብ ነው። ከዛም አልበላ ሲሉ ፈአውጀሰ ሚንሁም ኺፈተን ወጀስ ማለት በጣም ድብቅ ድምፅ ነው። ፈአውጀሰ ሚንሁም ኺፈተን ኢብራሂም ከነርሱ ፍርሃትን አረገዘ፣ በልብ ውስጥ ፍርሃትን ቋጠረ። ደግሞ ምን ያሉት ናቸው የመጡብኝ? አይበሉም እንዴ? ምግብ ነው ይሄ፣ እንግዶች ናቸው፣ ሊበሉ ይገባ ነበር። ቃሉ ላ ተኸፍ ኢብራሂም ፈርተዋል። ላ ተኸፍ አይ አትፍራ አሉት። እሺ ጥያቄ፣ ኢብራሂም ፈአውጀሰ ሚንሁም ኺፈተን በልባቸው ፍርሃትን አረገዙ ነው የሚለው። ላ ተኸፍ አትፍራ አሉት መላእክቶቹ። መላእክቶች የቀልብን ያውቃሉ እንዴ? ልብ ውስጥ ያለ ነገር ያውቃሉ? ገይብ ነው ያውቃሉ? አያውቁም። ካላወቁ እንዴት አትፍራ አሉ? እንዴት አትፍራ አሉ? ላ ተኸፍ እንዴት አሉ? አላህ አሳውቃቸው፣ አላህ ነግሯቸው። ኸይር ለውሃ ልማሁዝ እሺ፣ አላሁ አዕለም እሺ፣ ኩሉም ሚነላህ እሺ። የተባለው እዚህ ቦታ ላይ ሊያውቁ የቻሉት በፌሻል ኤክስፕሬሽን ነው። ሰው ሲደነግጥ ፊቱ ልውጥ ውጥ ይላል። አንደኛ ብለድ ፕሬዠር ማን ነው እንደ ሀርት ቢት ይጨምራል፣ ሆርሞን ይመነጫል፣ አድሬናሊን የሚሉት ማለት ነው፣ ሆርሞን ኦፍ ፋይት ኦር ፍላይት የሚሉት ወይ ነብር የሚያደርግ ሲጣሉ ወይ ድግሪያ ብለው በጣም እንዲበሩ የሚያደርግ ማለት ነው። በፍርሃት ጊዜ ያይረጫል፣ ዜን ሀርት ቢት ይጨምራል፣ ፊት ይለዋወጣል። ድንግጥ ሲል ሰውየው ርብሽ ያለ ነገር። ይሄን አይተው ነው አላህ አሳውቋቸው ነው ያስኬዳል። ይሄን አይተው ነው ነው ያለው። ላተኸፋሉት ለማንኛውም አትፍራ ወይንም ሙተወቃዕ ነው። ወበሸሩሁ አበሰሩት ቢጉላሚን ዓሊሚን ቢጉላሚን ዓሊሚን አዋቂ የሆነ ልጅ ትወልዳለህ ኢብራሂም ከዚች ከባለቤትህ ከሳራ ብለው አበሰሩት። ይህን ጊዜ ዘወር ያለ ቦታ ነበረችና ግን ድምፅ ትሰማ ነበረ። ፈአቅበለት ኢምራአቱሁ ባለቤቱም መጣች። አቅበለት ማለት መጣች፣ ፊቷን አሱራ ወደዚህ። ኢምራአቱሁ ፊ ሰረቲን አለ። ፊ ሰራ ማለት በጩኸት ማለት ነው፣ የድንጋጤ ጩኸት። አይሰማይ ለ ጉድ እያለች ማለት ነው። እና እዚህ ቦታ ላይ ሴቶች ኢሞሽናል ናቸው ማለት ሳያውቁት የሆነ ድምፅ ያወጣሉ። ያ ነው ሰራ የተባለው። እዚህ ቦታ ላይ እህቶች this is natural natural የሆነ ነገር ነው። የሆነ ነገር የሚያስደነግጥ ነገር ካለ ሴቶች ከሆኑ የደነገጡት ቅልጥ ያለ ጩኸት ይሰማል ማለት ነው። እና ይሄ የወንዶች ባህሪ አይደለም። የሆነች ነገር እንትን ሲል መጫጫው ወንዶች ወይ ዱላ ወይ ምን እንደዚህ ነው። እንዲህ ያለ ድምጽ በማውጣት ሴቶች ናቸው። ይሄ በቃ ሲፈጠር ውበት ነው። ይሄ ራሱ ማለት ነው ውበት ነው። ዳይቨርሲቲ ኢዝ ቢዩቲ። እና ለዚህ ነው ሳራም ፊሰራ አለ። ፊሰይሓ ማለት ነው የድንጋጤ ጩኸት ነው አይደለም። እሺ የደስታ ነው ማለት በጣም ተደስታ ነው። ተስፋ የቆረጠችበት ነገር ስለነበረ ማለት ነው። በወጣትነቷም አልወለደች። አሁን ጭራሽ እንትን ሜንስትሬሽን ቆሞ ሜኖፓዝ እድሜ ላይ ሆና እንዴት ሊሆን ይችላል? ለዚህ ነው ባይ ዘ ወይ ከወራት ወይ ከምናምን በፊት እዛው አሜሪካ ውስጥ የ94 ዓመት አሮጊት ወለደች ብሎ ዜና ሰምቼ ነበረ። እና ይሄንን እኛ ጋዜጠኛው ይሄንን ሲያነብ የነበረው ይሄንን እኛ በቃ በእንትን በሃይማኖታዊ መጽሐፎች ውስጥ ነው የምናውቀው ብሎ ሲናገር ነበር። አላኩል ሀሊን አላህ ያው ሰዎች እንዳያስፋሹ እንዲህ ያሉ ነገሮችን አልፎ አልፎ ያሳየናል። እና ፈሰከት ወጅሃ ፊቷን ሰከት ማለት ላጣማት ማለት ነው። ፊቷን መታች፣ ኃይል ያልተሞላው ምት ፊቷን እንዲህ ጉድ ጉድ ማይሰማ የለመችም። ወቃለት አለች በመገረም አጁዙን አሮጊት ልትወልድ አቂም መሃን የሆነች በወጣትነቷ እንኳ መውለድ ያልቻለች ጭራሽ እሷ ልትወልድ አይሰማ የለ ጉድ ነው አለች። ቃሉ አሉ እነሱ መላእኮቹ ከዛሊክ አዎ ነገሩ እንደዚሁ ነው እንደዚህሽ ነው እንደዚያሽ ነው ብለዋል። እንደዚሁ ነው አዎ። ቃለ ረቡኪ ጌታሽም እንዲሁ ነው ያለው ትወልጃለሽ። እና በጊዜው ኢብራሂም 90 ምናምን ዓመት ላይ ነበሩ፣ ሳራ 80 ምናምን ዓመት ላይ ነበሩ። በሚገርም ሁኔታ የስጋዊ ፍላጎታቸው ራሱ ጨምሮ ከዛ በኋላ ሰበቡን አደረሱ፣ ኢስሐቅ ተወለደ። ኢነሁ ሁወ አልሐኪሙ አልዓሊም እሱ እነሆ እሱ አላህ አልሐኪሙ ጥበበኛው እሱ ነው፣ አልዓሊሙ አዋቂው እሱ ነው ብሏል። እንደዚህ እኛ አብሳሪዎች ነን ብለው አሉ። ኢስሐቅ ነው ኢስሐቅ እስማኤልማ ቀድሞ ተወልዷል። ሳራ ኢስሐቅ ነው ማነው? ሱብሃንአላህ ኢስሐቅ ነው። እስማኤልማ ቀድሞ ተወልዷል ከሀጀራ ከኸይር። እሺ ከሳራ የተወለደው ኢስሐቅ ነው። ኸይር መርሐባን። ስለዚህ እና ይህን ይመስላል ኢንሻአላህ። አሁን እስከ 37ኛው አያ ድረስ እስከ 37ኛው የሙሳ ሳይጀምር ታነብልናለህ መስጂዱ ላይ ኢንሻአላህ። በማከላችን አላህ እያየው ነው። ኸይረን እስከ እሷ ታነብልናለህ። መርሐባ ማይክ ፍሬ። السلام عليكم ورحمة الله وبركاته. سمال أعوذ بالله من الشيطان الرجيم. قال فما خطبكم أيها المرسلون؟ قالوا إنا أرسلنا إلى قوم مجرمين لنرسل عليهم حجارة من طين مسومة عند ربك للمسرفين فأخرجنا من كان فيها من المؤمنين فما وجدنا فيها غير بيت من المسلمين وتركنا فيها آية للذين يخافون العذاب الأليم وفي موسى إذ أرسلناه إلى فرعون بسلطان مبين فتولى بركنه وقال ساحر أو مجنون صدق الله العظيم صلاة صوتنا مستني تبارك وتعالى ماشي مرحبا سكاربا سدست سكاربا سدست رسار قدلن الله يستر جزاك الله شيطان الرجيم فتولى بركنه وقال ساحر أو مجنون فأخذناه وجنوده فنبذناهم في اليم وهو مليم وفي عاد إذ أرسلنا عليهم الريح العقيم ما تذر من شيء أتت عليه إلا جعلته كالرميم وفي ثمود إذ قيل لهم تمتعوا حتى حين فعتوا عن أمر ربهم فأخذتهم الصاعقة وهم ينظرون فما استطاعوا من قيام وما كانوا منتصرين وقوم نوح من قبل إنهم كانوا قوما فاسقين جزاكم الله الخير الجزاء يا أستاذنا أبو ياسر فليتفضل مشكورا ومعجورا مايك فري مرحبا أخ الفاضل قال بلو على إبراهيم عليه السلام فما خطبكم خطب مالت هلت ترغو مالو عندنا يوم أدقى مالتنا خطب ببالا هلت يوم دقمو حاجة مالتنا من درسوبها من شجر الله أهون إبراهيم عليه السلام فما خطبكم أيها المرسلون سلو الشيني نصاب السراجوين أني نصاب السراجوين بس ترجلنا لجتول دالله هلاجوين ليلا حاجة تشوس من دنو إيهو بيتشان أوي ألو أتشو مالتنا فما خطبكم أيها المرسلون إن أنت ملك تنيو شوي وقناتم إنا أرسلنا بلوات بل إلى آيات أدمو نقرأ قالوا إنا أرسلنا إنا تلكنال إلى قوم مجرمين أطفي ودهون هزبوش تلكنال قالوا إلى قوم مجرمين يلوت أصبوشنا شومك ناتهم لوت أن إبراهيم عند لاينو يتلاكوت إبراهيم كعراق نو يتنسوت ودى باليستاين ودى سيريو باليستاين إيه تنتاوي مريتنو سيريو باليستاين سيريانا باليستاين هون إزرائيل كومبلكسيتي ያው ዛ አካባቢ ያለውን ታሪክ ማለት ነው የሚያጠና ሰው በጣም የሚገረምበት የሆነ ነገር ነው የተሰራው። ለማንኛውም ከዛ ተነስቶ ወደ ሲሪዮ ፓለስታይን ምድር ነው የተጓዙት። ኢብራሂም አለይሂ ሰላም ግብጽ ገቡ፣ ተመልሶ ወደ ፈለስቲን ሄዱ። ሉጥ በኢብራሂም እጅ ነው የሰለሙት። ፈአመነ ለው ሉጥ ይላል። ሉጥም አመነለት ለሱ ጥሪ። ነብይ ለመሆን በመጀመሪያ ደረጃ አላህ እጅግ የሚጠላውን ነገር ነብይ ሆኖ አይሰራም። ከልጅነቱ ጀምሮ አላህ ይጠብቀዋል። ትልቅ ነገር የሚታጭ ሰው ስሙ ባክግራውንዱ መጉደፍ የለበትምና በአንድ ጊዜ ተልከው ሉጥ ወደ ሰዱም ህዝቦች ተልከው ሄዱ። ለዚህ ነው ኢብራሂምን በኢስሐቅ አበስረው የሉጥ ህዝቦች ደግሞ ድንበር ዘለል የሆነ አጸያፊ ነገር ግብረ ሰዶምን የሚፈጽሙ ነበሩ። የሚገርመው ግብረ ሰዶምን የሚፈጽም ሰው ይህን ግንኙነት የሚያደርግ ሰው ሆርሞኑ ይቀየራል። አላህ የሰጠውን ሐላል የሆነን ነገር ጤናማ የሆነን ነገር ትቶ ወደ ሐራም ሲገባ ይቀየራል ሆርሞኑ። የሚገርመው እኮ በጣም በሽተኞች ነው የሚሆኑት። እዚህ ድረስ ነው የማይባል በሽታ ነው የሚይዛቸው። አዑዙ ቢላህ። እና ስለሱ ማውራት ራሱ በጣም ዘግናኝ ነገር ነው። እና የሉጥ ህዝቦች ያንን የሚፈጽሙ ነበሩ። ሃኡላኢ በናቲ ተከታዮች፣ አዑዙ ቢላህ አዑዙ ቢላህ 25 ሚሊዮን ጌይስ ዩኤስኤ፣ አዑዙ ቢላህ አዑዙ ቢላህ አዑዙ ቢላህ ቂያማን ዛ ሊቆም ነው አትይኝ እንጂ አላህ። አላ ኩል ሐልን ይሄ ኡማ ያው ነቢ ስ ላ ሰለም እስከ ቅያማ ድረስ ይቆይልኝ ቅጣቱ ስላሉ ብቻ ነው እንጂ የማይቀጣበት ምንም ምክንያት የለም። ይሄ ኸበር የሌላቸው ሰዎች የሉጥ ህዝቦችን የቀጣ ጌታ አሁንስ ለምን ዝም አለ ይላሉ። ግን ዳሩ ነቢ ስ ላ ሰለም እስከ ቅያማ ድረስ ይዝለቅልኝ እና ይሄ ዱዓቸው ሙስተጃብ ሆኗል። ባጭሩ ኢላቀው ሚን ሙጅሪሚን አጥፊ ወደሆኑ ህዝቦች ተልከናል ሊኑርሲል አለይህም በእነርሱ ላይ ልንለቅ ሒጃረተን ማለት ድንጋዮችን ሚምጢኒን ከጭቃ የሆኑ አለ ከሸክላ የሆኑ ከጭቃ የሆኑ ድንጋዮች መርዛማ ድንጋዮች ናቸው በመርዝ የተነከሩ ሙሰወመተን ማለት የተሰየሙ ሙሰወማ ማለት ስም የተጻፈባቸው ናቸው ሙሰወመተን ወይንም የተዘጋጁ ናቸው አንደ ረብከ ጌታህ ዘንድ ሊልሙስሪፊን ድንበር ዘለል ለሆኑ መቅጫ ተብሎ የተሰየሙ የተለዩ የተዘጋጁ ናቸው ወይንም የእያንዳንዱ ወንጀለኛ ስም እላዩ ላይ ተጽፎበታል ሁለቱም ተብሏል ሙሰወመተን አንደ ረብከ ሊልሙስሪፊን በጣም መርዛማ ነው ካገኘ ሰውነትን የሚበሳሳ የሆነ ልክ እንደ ኬሚካል ወጣን የሉጥ ህዝቦች በዛ ተቀጥቅጠዋል። ልክ አብርሃ ላይ ተልኮ ወታደሮቹ የተፈጁት በዛ ነው። ፈአኽረጅና አስወጥተን አላሉ። ይሄ ምንድነው? ገና ሳይደርስ ማዲ አርገው የተናገሩት ያው መላእክቶች አንደኛ ላ ያዕሱነ አላህ ማ አመረሁም አላህ ባዘዛቸው ነገር አላህን አያምፁም ወየፍዓሉነ ማ ዩእመሩን በታዘዙት የታዘዙትን ነገር ደግሞ ይፈጽማሉ። ፐርፌክሽን አለ እዛ ላይ። ፋኽረጅና አስወጥተናል ማለት ከቅጣት ሊስት ውስጥ ወጥተዋል እነኛ አይመጡም ማለት ነው። መንካነ ፊሃ በውስጧ የነበረውን ያለውን ካነ አሁን እዛ ሆኖ ያለን ማለት ነው። ሚነል ሙእሚኒን ከሙእሚኖች የሆነ ማለት ሉጥና ያመኑ ሰዎች ከዚህ ጸያፍ ተግባር ራሳቸውን ጠብቀው ያሉ እንደውም እነርሱ አኽርጁ አለ ሉጥ ሚን ቀርየቲኩም ኢነሁም ኡናሱ የተጠኸሩን የሉጥን ተከታዮች ከመንደራችሁ አስወጧቸው እነርሱ ይሄን ቆሻሻ ነገር አንሰራም ብለው የሚጸየፉ ናቸው ብለው በአንደበታቸው መስክረዋል። ጉድ። ፈማ ወጀድና ፊሃ በዚህ በሰዱም መንደር ገይረ በይቲን አንድ ቤት እንጂ አላገኘንም ሚነል ሙስሊሚን ከሙስሊሞች የሆኑ ለአላህ ትዕዛዝ ታዛዦች ከሆኑት አለ። የሉጥ ሚስታቸው እንኳ አልተረፈችም። ወተረክና ፊሃ አለ አላህ በውስጧ በሰዱም አየተን ምልክትን መማሪያን ተውን ሊለዚነ የኻፉነ አልዓዛብ አልአሊም ለእነኛ አሳማሚውን ቅጣት ለሚፈሩ ሁሉ ብሎ አላህ እንዲያርጉ ቀጣቸው። ያው ይሄ ነገር ተደጋግሞ ተጠቅሷል። ወፊ ሙሳ በሙሳም ውስጥ እንደዚሁ በሙሳ መልእክት ውስጥ አስተማሪ የሆነን ምልክት ትተናል። ኢዛ አርሰልናሁ በላክነው ጊዜ ኢላ ፍርዓውና ወደ ፈርዖን ቢሱልጣን ሙቢን ሱልጣን ማስረጃ ማለት ነው። ኤቪደንስ ግልጽ በሆነ ማስረጃ በላክነው ጊዜ ፈተወላ ፈርዖን ወደ ኋላ አፈገፈገ ቢሩክኒሂ አለ። ቢሩክኒሂ ሩክን የሚባለው ጦር ሰራዊቱ ነው። ስለዚህ እንዳለ የእዝ ስርዓቱ ሩክን ይባላል። ወቃለ ብሎ አለ ሳሒሩን ይሄ መጥቶ እኔ ነብይ ነኝ የሚለው ድግምተኛ ነው አሁ መጅኑኑን ወይ ካልሆነ እብድ ነው እንጂ በጤናው ላኢላሃ ኢላላህ አይልም አለ። ፈአኸዝናሁ ያዝነው ጨበጥ ነው ወጅኑደሁ ሰራዊቱንም እንደዚሁ ፈነበዝናሁም ወረወርናቸው። ነበዘ ማለት ወረወረ ነው፣ አላስፈላጊውን ነገር ወደ ጎን ሲወረወር። ፊልየም ባህር ነው የም የተባለው ባህሩ ሉጂ በባህር ውስጥ ወረወርናቸው። ወሁወ ሙሊሙን የተወገዘ ሆኖ ተወረወረ። ወፊ አህዲም በአዶች ውስጥም እንደዚሁ መማሪያ መመከሪያን ትተናል። ኢዝ አርሰልና አለይህም በእነርሱ ላይ በላክን ጊዜ አሪሐል አቂም መሃን የሆነችን ንፋስ አለ። የንፋስም መሃን አለ? አዎ፣ ንፋስ ትወልዳለች ማለት ሳይሆን ንፋስ ለራህማ እዚህ ዳመናን ለመንዳት፣ ንጹህ አየርን ለመበተን ለመርጨት፣ ዝናብ ለማዝነብ እዚህ ሪህ ይነሳል። የቅጣት ሲሆን ደግሞ ሪህ አልዓቂም ይላል። ለዚህ ነው ነቢ ስ ላ ሰለም ንፋስ ሲነፍስ አላሁመ ነስአሉከ ኸይረሃ ወኸይረ ማ ፊሃ ወኸይረ ማ ኡርሲለት ለሁ ወነዑዙ ቢከ ምን ሸሪሃ ወሸሪ ማ ፊሃ ወሸሪ ማ ኡርሲለት ቢ እንደዚህ በሉ ብለው ያስተማሩ። ንፋስ ሲነፍስ ማለት ነው ንፋሱ ከያዘው በላ ጠብቀን ይባላል። ስለዚህ ባለፈው ሳንዲ ምንድን ነው ሳንዲ ዋቴቨር ዩኤስን ማለት ነው መቷት የነበረው ስንት ተፈናቀለ? ስለዚህ ስንት ንብረት ወደመ? ባንግላዴሽ፣ ፊሊፒን የዓለም ዜናን ስንሰማ ላኢላሃ ኢላላህ ስንት ሰው ይሞታል። እንደዚህም ሆኖ ማለት ነው ደግሞ ወደ አላህ መዋደቅ የለም እና አላህ ንፋስ ነው የላከው በአድ ሱቆች ላይ። ማተዘሩ ሚን ሸይኢን ምንንም ነገር አትተውም። ማተትሩክ አተት አለይህ እሷ የመጣችበትን ከፊቷ የቆመውን ነገር ኢላ ጀዓለትሁ ብታደርገው እንጂ ከረሚም ያለ ረሚም ማለት ስብርባሪ ስብርብር ያለ አጥንት ረሚም ይባላል። እንደዛ ብታረገው እንጂ ወፊ ሰሙደ በሰሙዶች ውስጥም እንደዚሁ መመከሪያ መማሪያን ተውን። ኢዝ ቂለ ለሁም ለእነርሱ በተባለ ጊዜ ተመተዑ እስኪ በዱንያ ተጠቃቀሙ ሐታ ሒኒን እስከ ተወሰነ ጊዜ ድረስ እስኪ ተጠቃቀሙ። ፈዓተው ድንበር አለፉ አን አምሪ ረቢህም ከጌታቸው ትእዛዝ ድንበር አለፉ። አተው ማለት ድንበር አለፉ ማለት ነው። ፈአኸዘትሁም ያዘቻቸው አሳዒቀቱ ዱብ ዕዳይቱ አለ። ዱብ ዕዳ ሳይታሰብ ከች አለ መከራ ጨበጠቻቸው። ለሞት የሚዳርግ ሲሆን ነው ሳዒቃ የሚባለው። ወሁም የንዙሩን እያዩ ባይ ናቸው አለ። እህ ሰሙዶች የጠፉት በጩኸት ነው። እያዩ ማለት ምንድነው ሲባል አይ ጩኸት ብቻ አይደለም እሳትም ጭምር ነው የተላከባቸው። ያ እሳት ነው ወሁም የንዙሩን አካላቸውን በልቶታል። ፈመስተጣዑ ቅጣቱ ሲመጣ ፈመስተጣዑ ሚን ቅያሚን አለ። ቅያም መቆም ነው። በቦታቸው መቆም መጽናት አልቻሉ። ወማ ካኑ ሙንተሲሪን ተበቃዮችም አልሆኑም ይላል። ሪቬንጅ የለም፣ ሪታሊሽን የለም። ወማ ካኑ ሙንተሲሪን ተበቃዮችም አልሆኑ። ወቀውመ ኑሕን ሚን ቀብሉ ከዛ በፊትም የኑህ ህዝቦችን እንደዚሁ ቀጣን። ኢነሁም ካኑ እነርሱ ነበሩ ቀውመን ፋሲቂን ከአላህ መንገድ ያፈነገጡ ህዝቦች ነበሩ ይላል። መርሐበን አሕበቲ፣ የኢንሻአላህ የተፍሲር ፕሮግራማችን እዚህ ላይ ይቆማል እና ኢንሻአላህ አላህ ካደረሰን ነገ እንቀጥላለን። ሳምንታዊ እረፍት ይኖረናል። ለጊዜው ዛሬ ያው ጁምዓ ነው። እኔ ካለሁበት ቦታ አንጻር ጁምዓ ነው ይመስለኛል። ሞስት ፕሮባብሊ ሁላችሁም ጁምዓ ሰግዳችኋል አይደለም? እስቲ ዩኤስ ያላችሁ ሰግዳችኋል አይደለም? እሺ፣ አዎ፣ ኸይር። ስለዚህ ጁምዓ ጁምዓ ማታ እረፍት ነው። ጁምዓ ጁምዓ ማታ ማለት ነው። ሳምንታዊ እረፍት ነው። ደርስ አይኖርም። የሀገር ጉዳይ የሚወራበት ነው ማለት ነው። ስለዚህ it will be free ያ ስለዚህ ለጊዜው ጁማ ጁማ ማታ ያው ዛሬ ስላልተናገርኩ ነው አይኖርም። ሜተርስ የተቀረውን ደግሞ አረንጅ አድርገን ሌሎች ነገሮችንም የምናካትትበት ሁኔታ ይፈጣል። ባይ ዘ ወይ ረጅም ነው የምንቀረው አትበሉ። ስለዚህ ያው ሐለቃ ላይ ሼኾች ላይ 35 ፔጅ 30 ፔጅ ድረስ ይቀራል። ዝም ብሎ ያው ለቁም ነገር አይደረስም መቼም ትልቅ ነው። 30 ጁዝን እንትን ለማለት ትንሽ ፈጠን ፈጠን እንላለን። ብዙን የቀራ ነው ረዘመብን የሚል እንትን እንዳይሰማችሁ ማለት ነው። ያው የምንቀራውን ከ30 እና ከ40 ፔጅ ጋር እያወዳደን ያው በዚሁ ፔስ ማለት ነው ቀስና። እሺ ኸይር መርሐባ ሳኪላ። ይሄ ነው ስለዚህ ከትንሽ ደቂቃ በኋላ ከአንድ አራት ደቂቃ በኋላ ጀዋቡል አምር እንማራለን። ስለዚህ ክሪቲካሊ አረብኛችንንም ለማሻሻል ማለት ነው፣ ሲምፕል ፎርሙላ ነው ነግራችሁ። አረብኛችንንም ለማሻሻል ሞር ቁርአንን ለመረዳት የሚያግዘን ቃዒዳ ነው። በጣም አጭር ነው የዛሬው፣ አይረዝምም ኢንሻአላህ። ከአምስት ደቂቃ በኋላ we will be back። እሺ ጀዛኪላህ። ተቀብያለሁ፣ ማንጎን ተቀብያለሁ። ይሄ የሶፍትዌር ማንጎ በሀሳብ የሚጠጣ ማለት ነው። እሺ ወራ ሁሉንም ግብዣ ተቀብያለሁ። እሺ ኸይረን። እሺ ጀዛኩሙላህ ኸይር፣ ጀዛኩሙላህ ኸይር ማይክ። እሺ